بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. وبعد، إخوتي وأخواتي، يزاري وتمرتاتشين يميهونو يوضو قد تواج سنتناتشو يميلون يوهنا المارتنا يوضو قد تواج وفرض الوضوء ستة أشياء. يوضو قد تواج سدستنا قروشناتشو. አንደኛው አንየቱ عند غسل الوجه ፊትን ልናጠብ ስንል ወይንም ደግሞ ውዱ ልናደርግ ውዱ ወደ ማረጊያው ቦታ ስንሄድ ውዱ አደርጋለሁኝ ብለን ልንነይት ነው ማለት ነው። ሁለተኛው ፊትን ማጠብ ነው። ከጸጉራችን ከራሳችን ጸጉር መባቀያ እስከ አገጫችን ድረስ ማለት ነው ፊታችንን ማጠብ ነው። በስፋቱ ደግሞ ከጆሮአችን ቀዳዳ ይቱ ዘንድ ካለችው ጉጥ እዚችኛ ይቱ ቀዳዳ ጉጥ ድረስ ያለውን ስፋት ማጠብ ነው ያለብን ማለት ነው የፊታችንን። ከዛም እጃችንን ከጣታችን ጫፍ ጀምረን እስከ ክንዳችን ድረስ ክንዳችንንም ጨምረን ክንዳችን ወደ ውስጥ ወደ ታጠበው እንዲገባ አድርገን ማጠብ ነው፣ ሁለቱንም እጃችንን ማለት ነው። ከዛም ራሳችንን በአጠቃላይ ማበስ ነው። እንደገና እግራችንን መጀመሪያ ቀኝ እግራችንን በሁለተኛ ግራ እግራችንን እስከ ቁርጭምጭሚታችን ድረስ ማለት ነው ቁርጭምጭሚታችንንም ጨምረን ማጠብ ነው። ወተርቲቡ ዓላ ማ ዘከርናሁ በተነተነው መሰረት ደግሞ ተራውን ጠብቀን ማድረግና እንደገና ማለጣጠቅ ነው። ፊታችንን አጥበን ሌላ ስራ መስራት ወይንም ደግሞ እጃችንን አጥበን ራሳችንን ካበስን በኋላ እግራችንን ሌላ ቦታ እናጥበዋለን ብለን አለማዘግየት፣ ይሄ ስድስቱ ወይንም ሰባቱ ሙዋላ ማለጣጠቅ የሚለው ጋር ሰባት ነው የሚሆነው። ይሄ የውዱ ግዴታ ይባላል ማለት ነው። ስለዚህ ሁላችንም ብንጠየቅ የውዱ ግዴታዎች ስንት ናቸው ተብለን ብንጠየቅ ለመመለስ የማናቅማማ መሆን አለብን ማለት ነው። ስለዚህ የውዱ ግዴታዎች ስድስት ናቸው። መጀመሪያው ንያ ነው። ሁለተኛው ፊትን ማጠብ ነው። ሶስተኛው እጃችንን ማጠብ ነው። አራተኛው ራሳችንን ማጠብ ነው። አምስተኛው እግራችንን ማጠብ ነው። ስድስተኛው ተራውን ጠብቀን ማድረግና ሰባተኛው ደግሞ አለጣጥቀን ማድረግ በመካከል ክፍተት አለመኖር የሚለው ነው ማለት ነው። እነዚህን ሁላችንም ሸምድደን ልንይዝ ይገባናል ማለት ነው። ሌላው ከውዱ በኋላ ምንድን ነው ደግሞ የሚጠበቅብን ቢባል የውዱ ሱናዎች አስር ናቸው። የውዱ ሱናዎች አስር ናቸው። አንደኛ ቢስሚላህ ማለት ነው። ካስታወስን ካረሳ ነው ማለት ነው። ካረሳ ነው ቢስሚላህ ማለት በጣም የተወደደ ይሆናል። እንደውም ዋጅብ ነው እስከ ማለት ደረሱ ዑለሞች አሉ ማለት ነው። ከዛም መጀመሪያ እጃችንን እቃ ውስጥ ሳናስገባ እቃውን ዘንበል እያደረግን እጆቻችንን ማጠብ ሁለተኛ ሱና ነው። ከዛ መግመጥመጥና በአፍንጫችን ውሃ መጠን ማውጣት ይሄ ሶስተኛ ሱና ነው ማለት ነው። ራሳችንን ማበስ ያው ቅድም ፈርዱ ላይም ተጠቅሷል። ከሱና ጭምር ያደረጉት ደግሞ ግማሹን ማበስ ነው እንጂ ግዴታው ሙሉውን ማበስ ግዴታ አይደለም የሚሉት ሙሉውን ማበስ ሱና አድርገው ይቆጥሩታል ማለት ነው። አላየሃል ያው ግዴታ ነው የሚለው ነው እሱም እያዘው። እንደዚሁም አምስተኛ ጆሮዎችን ማበስ ውስጣቸውንም ውጫቸውንም በአዲስ ውሃ ራሳችንን ባበስንበት ሳይሆን በአዲስ ውሃ ማበስ ይሄ ሱና ነው ይላሉ። ራስ ጋር ነው አብሮ የሚታበሰው የሚለው ነው ትክክለኛውና በዋናነት የሚያዘው ማለት ነው። ለጆሮ ማበሻ አዲስ ውሃ መያዝም አያስፈልግም የሚለው ነው። ከዛም ስድስተኛው ወተክሊሉ ልሕየት ልከሳ ብዙ የሆነ የፂም ፀጉር ውስጡን እየፈለፈሉ ውሃው እንዲገባውና እንዲዳረስ ማድረግ። ይህም ምንድን ነው? የውዱ ስድስተኛ ግዴታ ነው ማለት ነው። ሰባተኛ በጣቶቻችን መካከል በእጆቻችንም ጣት ሆነ በእግሮቻችንም ጣት መካከል ያለውን መፈላፈልና እንደዚሁ ውሃ ሳይደርሰው እንዳይቀር ለማረጋገጥ በጣቶቻችን ማሸት ይሄ ስምንተኛው ግዴታ ነው ማለት ነው። የጣቶቻችንን የእግሮቻችንንም የእጆቻችንንም ጣት ማለት ነው። ከዛ ሶስት ጊዜ ውዱ ማድረግ ይህም ሱና ነው። በሁለትም በአንድም ማሳጠር ስለሚቻል ይሄ ዘጠነኛው ነው። አስረኛ ወልመዋላቱ ማለጣጠቅ የሚለው ነው። ያ ግዴታ የሚለው ውስጥ ይካተታል ሙሐዲሶች ዘንድ። ፉቃሃዎች ደግሞ ማለጣጠቁ ግዴታ አይደለም የሚል አመለካከት ስላላቸው ነው ግዴታ ነው የሚለውን ነው የምንይዘው ማለት ነው ኢንሻአላህ። ስለዚህ የውዱ ሱናዎች እነዚያ አሁን የተገለጹት ናቸው። አንድ ሁለቶቹ ላይ እና ወይም ሶስቶቹ ላይ ሱና ሳይሆኑ ግዴታ ናቸው የሚለው የዑለሞች ልዩነት ያለ ከመሆኑ ጋር ማለት ነው። ሌላው ወልስቲንጃ ዋጅቡን እስቲንጃ ማድረግ ያኒ ሰገራ ወይንም ሽንት ከተጠቀምን በኋላ ቦታዎቹን እስቲንጃ ማድረግ ወይንም ማጽዳት ግዴታ ነው። እስቲንጃ የሚባለው ከሰገራና ከሽንት እስቲንጃ ማድረግ የሚባለው ግዴታ ነው። ወልአፍደሉ አን የስተንጂየ ቢልአሕጃሪ ሱመ ዩትቢዑሃ ቢልማ በጣም የሚወደደው መጀመሪያ ገጠር ከሆነ ማለት ነው በድንጋ ከተማና እንደዛ ከሆነ ደግሞ በሶፍት ከዛ እንደገና በውሃ አስከትሎ ማጠቡ በጣም የበለጠና የተወደደ ነው ማለት ነው። በዚህ ላይ ያው ባዕዱ ልሙፈሲሪን ቁርአንን ከሚፈስሩት ዑለሞች መካከል ከፊሎቹ ምን ብለዋል? አህለ ቁባእን አላሁ ስብሓነ ወተዓላ በቁርአን ላይ ፊህ ሪጃሉ ዩሕቡነ አን የተጠሀሩ ወላሁ ዩሕቡ ልሙጠሂሪን በመስጂድ አልቁባ ውስጥ መጸዳዳትን የሚፈልጉና የሚወዱ ሰዎች አሉ፣ አላህ ደግሞ የሚጸዳዱ ሰዎችን ይወዳቸዋል ብሎ ያወደሳቸው መጀመሪያ በሌላ ነገር ካጸዱት በኋላ እንደገና አስከትለው በውሃ ስለሚያጥቡት ነው በሚል ፈስረዋል ማለት ነው። ስለዚህ እስቲንጃ ማድረግ ዋጅብ ነው። መጀመሪያ በድንጋ ወይንም በሶፍት ወይንም ደግሞ በሌላ ነገር አጽድቶ እንደገና በውሃ ማጠብ ደግሞ በጣም የተወደደ ተግባር ነው ማለት ነው። ከሁለት በአንዱ ብቻ ማሳጠርም ይችላል። በሶፍት ወይንም በድንጋ በሆነ ጊዜ ግን ከሶስት ማነስ የለበትም። ከሶስት ቁጥሩ ከሶስት ማነስ የለበትም። አንድ ጊዜ፣ ሁለት ጊዜ፣ ሶስት ጊዜ ማበስ አለበት ማለት ነው። በዚህ ካልጸዳለት አምስት ጊዜ ማድረግ አለበት። በአምስት ጊዜ ጠርጎት ካልጸዳለት ደግሞ ሰባት ማድረግ አለበት። በዊትር መሆኑ የተወደደ ነውና ማለት ነው። ሌላው ምንድን ነው? ልናውቀው የሚገባው ወልሙራዱ ፈኢዛ አራደ ልእቅትሷር አላ አሐድሂማ ፈልማኡ አፍደሉ። ከሁለት በአንዱ ማሳጠር ከፈለገ አንድ ሰው ፈልማኡ አፍደሉ በውሃ ቢያሳጥር ያኒ በውሃው ብቻ ቢብቃቃ የበለጠ ነው፣ በሶፍት ብቻ ወይም በድንጋ ብቻ ከመብቃቃቱ ማለት ነው። ሰውየው ሰገራ በሚወጣ ጊዜ ወይንም እስትንጃ በሚያደርግ ጊዜ ወደ ቂብላ ከመቅጣጨት ወይንም ወደ ምስራቅና ወደ ምዕራብ ከመቅጣጨት መጠንቀቅ ይኖርበታል። ወደ ምስራቅ ወይንም ወደ ምዕራብ መዞር የለበትም የሚለው ያው የፉቀሃዎች እንትን ሲሆን፣ ሙሐዲሶቹ ግን ወደ ቂብላ ወደ በይተል መቅዲስና ወደ ካዕባ መዞር የለበትም እንጂ ወደ ምስራቅና ወደ ምዕራብ መዞር ይችላል የሚለውን አስቀምጠዋል ማለት ነው። ቋሚ ውሃ ላይ የማይፈስ ሆነ ውሃ ላይ ሶስት ነገሮችን መጠቀም የተከለከለ ይሆናል። አንደኛው ሽንት መሽናት፣ ሁለተኛ ሰገራ መውጣት፣ ሶስተኛ ጀናባውን እዛ ቋሚ የሆነ ባህር ውሃ ላይ መታጠብ የተጠላ ነው ማለት ነው። እንደገና አራተኛ ዛፍ ስር ይላሉ። ዛፍ ስር መውጣትም የተጠላ ነው። ዛፉ የሚያፈራ ቢሆንም ባይሆንም እንደገና መንገድ ላይ መውጣትም እንደዚሁ ሰገራን መንገድ ላይ መውጣት የተጠላ ነው። የተሰነጠቀ መሬትም ላይ መውጣት እንደዚሁ የተጠላ ነው። ዛፉ ስር መውጣቱ የተጠላው በዛፉ ጥላ ለመጠለል የሚፈልጉ ሰዎች አዛ እንዳይሆኑ ነው። የሚያፈራ ዛፍ ስር የተባለውም ደግሞ ፍሬውን ለመጠቀም የሚመጡ ሰዎች እንደዚሁ በዛ ነገር እንዳይሸማቀቁ ነው ማለት ነው። መንገድም ላይ እንደዚሁ ተመልካቹን አላፊውን አዛ ያደርጋልና ኢስላም የሁሉንም መብት ነው። በመንገድ ተጠቃሚው ሙስሊም ነው ካፊር ነው አይባልም። ትንሽ ነው ትልቅ ነው ሴት ነው ወንድ ነው አይባልም። በመንገድ የሚጠቀመው ብዙ ነው። ያ በመንገድ ተጠቃሚ ሁሉ በቃ መንገዱ ላይ መጥፎ ነገር ማየት፣ መጥፎ ነገር ማሽተት፣ እንቅፋት ነገር እንትን ማለት አይገባውምና ስለዚህ ሰዎች መንገድ ላይ ሰገራ መጠቀም የለበትም። ዛፍም እንደዚሁ ማንኛውም የደከመው ሰው ዛፍ ስር ሊያርፍ ይችላል፣ ጥላው ስር። ፍሬም ካለው እንደዚሁ የራበውም ወይንም ያማረው ሁሉ የዛን የዛፍ ፍሬ ሊጠቀም ይችላል። እነዚህ ነገሮች ላይ እንትን ማለት የለበትም። ቋሚም ውሃ ላይ የተባለው እንደዚሁ ነው። ቋሚ ውሃ ላይ በቃ በዛ በቋሚ ውሃ የሚታጠብ ይኖራል፣ የሚጠጣ ይኖራል፣ ልብሱን የሚያጥብ ይኖራል። በዛ ያ ሁሉ ሀታ ፈሳሽ ውሃ ወንዝ ዳር ላይ እንኳ መጠቀም የለበትም። ሰውየው እዛ ሊያጥቡ የሚሄዱ ሊታጠቡ የሚሄዱ ሊያጠጡ የሚሄዱ ሊጠጡ የሚሄዱ ሰዎች ሁሉ አዛ እንዳይሆኑ ማለት ነው። እና ጉድጓድ ወይንም ደግሞ ተሰነጠቀ መሬት ላይ መውጣት የለበትም የተባለው ተሰነጠቀው መሬት ውስጥ የሆነ እንስሳ ነገር እባብን የመሰለ ጊንጥን የመሰለ ሌላም ነገር እንደዚሁ ካለ ሰውየው ከላይ ሰገራውን ሲጠቀምበት ዘሎ ያ ነገር ሊጎዳው ይችላል ማለት ነው። ሊበላው ይችላል፣ ሊነክሰው ሊመርዘው ይችላል። እና ስለዚህ እንዲህ አይነት ቦታ ላይ መጠቀም የለበትም በማለት ዑለሞች አስቀምጠዋል ማለት ነው። እስላም ዲኑ ሙተካሚል የተሟላ የሆነ ሃይማኖት ስለሆነ የሰዎችን መብት ያከብራል፣ የተጠቃሚዎችንም መብት እንደዚሁ ይጠብቃል ማለት ነው፣ ጉዳት እንዳይደርስባቸው። እንደዚሁም ደግሞ ምች እንዳይመታው ነው። ወደ ምስራቅና ወደ ምዕራብ አይዞር የተባለበት ለምሳሌ ወደ ላይ አቅጣጫ መዞር የሚችል ከሆነ ወደ ምስራቅና ወደ ፀሐያማ በሆነ ጊዜ ወይም ጨረቃ በሆነ ጊዜ ዝም ብሎ ሰውነቱን ገልጾ በሚቀመጥበት ሰዓት ምች ሊመታው ይችላልና ስለዚህ ወደ እነዚህም ቦታዎች ዝም ብሎ መጋለጥ የለበትም እና ወደ እነሱ ዙሮ መውጣት የለበትም ተብሏል ማለት ነው። እንደዚሁም ሽንትና ሰገራ ላይ ሆኖ ሰውየው ማውራት የለበትም፣ አደብ አይደለምና ሰገራ ላይ ቁጭ ብሎ ወሬውን መቅዳት፣ ጀዋል የሚያናግር ሰው ሊኖር ይችላል። ይሄ የእስላም ስርዓት አይደለም፣ አደብ ሊኖረው ይገባል ማለት ነው። ሰው ሙስሊም የሆነ ሰው መቼም ሲናገርም ምንም ሲል የአላህንም ስም ሊያነሳ ይችላል። ስልክ ሲያነሳ ለምሳሌ አሰላሙ አለይኩም ሊለው ይችላል። ሰገራ ላይ ሆኖ አለይኩም ሰላም ካለ በጣም አደጋ ነው ማለት ነው። ስለዚህ የመሳሰሉ እንትኖችም ሊኖሩ ስለሚችሉ አንገብጋቢ አስቸጋሪ፣ ለምሳሌ ሰው እሳት የሚገባ ሆኖ ገደል የሚገባ ሆኖ ወይንም የሆነ የሚፈነዳ ነገር ኑሮ ወይንም ሰው አደጋ ሊደርስበት ሆኖ የመሰሉ ነገር ወይ እሱ ላይ አደጋ ሊደርስበት ሆኖ ካልሆነ በስተቀር ዝም ብሎ ሰገራ ላይ ሆኖ መናገር ወይንም መጮህ አይፈቀድለትም ማለት ነው። ኢንሻአላህ እህቶቼና ወንድሞቼ ለዛሬው እነዚህን ካየን በቀጣዩ ደግሞ ውዱእ የሚያፈርሱ ነገሮችና የሚያበላሹ ነገሮች ምንድናቸው የሚለውን እናያቸዋለን ማለት ነው። አላሁ ስብሓነ ወተዓላ በሰማነው የምንጠቀም አላህ ያድርገን። ለዛሬው እዚህ ላይ አቆማለሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።